ሁኔታ ላይ እንዳለፈ የሚገልጸውንና የሚዘረዝረውን ታሪክ ነው የምንማረው ማለት ነው። ነሰቡሃ ወኢስላሙሃ አስማ ማለት ዘሯ እንዴት ነው? እስልምና ማለት መቼ ነው የተቀበለች የሚለውን በመጀመሪያ እናያለን። هي أسماء ابنة أبي بكر الصديق وأخت أسماء مالت يا أبو بكر الصديق ليش تهون يا مؤمن وش إنات يهون الجو يا عائشة إهتنات بابات بكل مالتنا يا عائشة إناتنا يا أسماء إنات إلي أيالو አባታቸው ግን አቡበክር ናቸው የሁለቱ ማለት ነው። እንደገና አስማ ማለት የዙበይር ኢብኑ አልዓዋም የረሱል አለይሂ ሰላቱ ወሰለም ዋና ሐዋሪያት ወይንም ልዩ አቡ ጀህል ነበር። ወቀፉ على باب ابي بكر ابو بكر بر لا يقومنا قومنا نذا قريشوك فخرجت اليهم من يودنث وطاحناچو فقالوا اين ابوك يا بنت ابي بكر انجا بكر لي يتال اباتش بمالت تيقوني من قالتو قلت لا ادري والله اين ابي اباتي يت اندهده علىكم قالتو فرفع ابو جهل يده وكان فاحشا خبيثا በጣም አስቀያሚ ቆሻሻ ስለነበረ አቡ ጀህል ፈለጠመ ኸዲ ለጥመተን ጦራሃ ምንሃ ቁርጥ በጥፊ ዝፊት ላይ ስለኝ ጆሮ ላይ ያለው ጌጥ ተቆርጦ አለች። እንግዲህ አንደኛ እና አቡበክርም ባለማገኘቱ ንደት አለው፣ ሁለተኛ እሷ ሙስሊም ናት። የውስጡን ቁጭቱን ለመወጣት በጥፊ ሲመታት በቃ እንትኗ የጆሮዋ ጌጥ ረገፈ ማለት ነው። በሌላ ዘገባ ወደቀች ይላል። እሷ ራሷ ወደቀች፣ ፊቷ ራሱ ደማ በጥፊ ስትመጣ ማለት ነው። ለኢስላም ብላ እንግዲህ እስከዚህ አይነት ስቃይ ደርሶባት ነበር። وحدثت عن الموقف الثالث فقالت لما خرج رسول الله صلى الله عليه وسلم الى الهجره وخرج ابو بكر معه احتمل ابو بكر ما له كله معه ነብዩ አለይሂ ሰላቱ ወሰለም ወደ ሂጅራ ሲወጡ አቡበክር የተከተሏቸው ጊዜ አቡበክር በቤት ውስጥ ያለውን ንብረታቸውን በአጠቃላይ ተሸክመው ነበር የወጡት። 5000 ድርሃም ወይ 6000 ድርሃም 5 ወይንም 6000 ድርሃም ተሸክመው ወጡ አቡበክር ማለት ነው። قالت فدخل علينا جدي ابو قحفته وقد ذهب بصره يا ابو بكر አባት አይናቸው ጠፍቶ ነበር፣ አይነ ስውር ነበሩ። በዛን ወቅት መጡና ምን አሉ? የልጅ እናንተን ጥሎ ሲሄድ በባዶ ቤት ነው ጥሏችሁ የሄደው ወይንስ ስንቅ ትቶላችኋል አለና والله اني لا اراه قد فجعكم بماله مع نفسه ገንዘቡን ለራሱ ብቻ ጠቅሎ ይዞ ሄዶ እናንተን ራብ ላይ ጣላችሁ መሰልኩ። ይሄ ልጅ ድንገት የራብ አደጋ ጣለባችሁ ሲለን قلت كلا يا ابتي تو انده اتبر اباتي وي فترك لنا خيرا كثيرا بزو جنزب تتولنال قلنا من ادركني دنج لقمكنا فوضعتها في قوتنا في قوه البيت التي كان ابي يضع ماله فيها انجلي تاوكو كونا كشكل متسرى توفا متبال اقالش معناته እዛች ውስጥ ነው ብር የሚያኖሩት የድሮ ሰዎች። ብሩ እንትኑ ድንጋው ብር ስለነበረ በዛ ውስጥ ነው የሚያስቀምጡት። እና መስኮት ላይ ያስቀምጡት ስለነበረ እዛ መስኮቱ ላይ ድንጋ ለቃቅም የቶፋይቱ ውስጥ አረኩና ያቺን ቶፋን መስኮቱ ላይ አስቀምጥኩ አትላለች አስማ ማለት ነው። እዛ አስቀምጥኩና ብዙ ገንዘብ ትቶልናል እኮ አልኩና እጁን አይነሱ ስለነበረ እጁን ያዛርጌ ያቺን ቶፋዋን አስጨበርኩት። እስቲ አንሳት አልኩት። ወደ ላይ ብድግ ሲያረጋት ትከብዳለች ውስጥ ድንጋ ስላደረገባት ማለት። ከዛ فقلت يا ابتي ضع يدك على هذا المال فوضع يده عليه فقال لا باس ما ማሻአላ የማን ተንተው ተላጫል ችግር የለም አለን። ከዛ እንግዲህ እሱ እንኳን የተወሰነ ነገር እንዳያመጣላቸው አባቷ እንዳይወቀስባት ለእስላም ገንዘቡን ይዞ በመሰደዱ ከአባቱ በኩል ሌላ ወቀሳ እንዳይመጣበት ገንዘብ ትቶልናል ብላ ነገረች ለአያቷ ማለት ነው። አያቷ እንኳን ገዛ እንዳያደርግላቸው ከዛ በባዶ ቤት ለብዙ ቀናት በቃ በባዶ ቤት በረሃብ ለብዙ ቀን ተቀመጡ። وفي هذا بلاغ لكم قالت اسماء لا والله ما ترك لنا شيئا ولكني اردت ان اسكن الشيخ بذلك شماغليون لا رغاغاچونا بلجاچو لا እንዳይቆጡ እንዳይናደዱ ለማድረግ ብዬ እንጂ ابو بكر ቤት ውስጥ የተወልን ነገር ምንም የለም ነበር። هذه هي اسماء المسلمه ليست امراه فارغه عنده ስራፈት ዜት አልነበረችም اسماء ማለት حمها زينتها بكا عصابها جيتها قلبتها وبتها باتتك علي لإسلامي وعالش نبارج مؤمنة همها رسالتها يسوها حصابها وانو انقب قبي حصابها انا علامها يا الله سبحانه وتعالى دين الإسلام ወደ አምሳያ እንትኖቿ ጓደኞቿ እስላምን ወይንም የእስላምን ሪሳላ ማስተላለፍ ነበር። ያ አባቷና የነብዩን አለይሂ ሰላቱ ወሰለም መውጣት እነዛ ጥላት የሆኑ ሰዎች መጡ ሲያጨናንቋት መደበቋ በጀግንነት ተመልታ መደበቋ የሚያስገርም አይደለም። وتشك نطاقها وهي راضية وتتحمل لطم خدها وهي صابرة وتحسن الحيلة لإرضاء جدها وتصنع من أجل دينها ورسالتها انجليك مكنطان قرار تستبقى يباطو أن نبي سنك ستاثر عندنا أن أبو جهل متو سيابك ويتهدو بلو سيافاتو بجيك النت يتندهدو على وقل الله شهم ستن أبو جهل بتو فيشلات كذام دقمون دقنا አያቷ መጥቶ አባቷን መውቀስ ሲጀምር ብዙ ገንዘብ ትቶልናል ብላሽ አያቷን ስታረጋጋ ይሄ ሁሉ በቃ ለእስላም አስተዋጽኦ ያደረኩ መስሏት ነው ማለት ነው። በዚሁ ለእስላም አስተዋጽኦ ማድረግ አለብኝ በዚሁ የእስላምን ሪሳላ ማራመድና እንደዚሁ ወደ ሌላ ማስተላለፍ አለብኝ የሚለውን ሐሳብ ተሸክማ ነበር ማለት ነው። ይሄ ሁሉ ሲሰራባት በጥፊም ስትመታ ሲርባትን የምትታጠቀውም ስትጣጣ ደስተኛ ነበረች። ለምን የሚሰራው ነገር ሁሉም ባጠቃላይ ለድኗ ታስቦ ስለነበር ማለት ነው። አስማ እንግዲህ ይሄን ሁሉ በመታደርግበት ሰዓት ገና ያላገባች ወጣት ነበረች። በኋላ ካገባች በኋላ እንዴት ሆነች? ተዘወጀት አስማ ዙበይረ قبل الهجرة እሷ ከመሰደዷ በፊት ነበረ ዙበይርን ያገባችው። وكلاهما مسلمون خالطت بشاشة الإيمان قلبه كلاتهم وطات كما هنا تشو غير يلبتون فققتا إيمان يمول لون البرمان يعني لبتون بإيمان تنبش بشوال بكا بإيمان ركتوال تدستوال وامتزج الإسلام بلحمه ودمه اسلمنا በሷም ሆነ በባሏ በስጋቸውና በደማቸው ተቀላቅሏል። فكان مثال الزوجين المتوافقين ضمهما حدف واحد وطريقه واحده ምንድን ነበሩ? በጣም የተስማሙ ባልና ሚስት ነበሩ ዙበይር ጋር ማለት ነው። አንድ ዓላማ አንድ ያደረጋቸው አንድ መንገድ አንድ ያደረጋቸው ከተውሂድ ባንዲራ ስር የቆሙ አንድ ሆነውን አምላክ ብቻ በማምለክ የወሰኑ ባልና ሚስቶች ሆኑ። ዙበይር ኢብኑ አውዋም ወደ መዲና ተሰደደ እሷም ተሰደደች። ዙበይር ታገለ ለጂሃድ ዝግጅት ሲያደርግ ታጋይ በጣም ታጋይ ስለነበረ ለጂሃድ ዝግጅት ሲያደርግ እሷ ፈሸደት ኡዝረሁ ያኒ ጡንቻውን ታበረታለት ነበር ትጥቁን ታጠብቅለት ነበር ማለት ሞራሉን ትገነባለታለች። አብሽር ዲሉ ከእናንተ ነው፣ አላህ ይረዳችኋል፣ ብትሞቱ የጀነት ናችሁ፣ አብሽር ወደ ኋላ እንዳትሉ እያለች ታሳብረው ነበር፣ ታጃግነው ነበር። ወሶበረት ፊ ضራኢሂ ወሸከረት ፊ ሰራኢሂ። ችግር ሲከሰትባት፣ ረሃቡ ሲመጣ፣ የሚበላው የሚለበሰው ሲጠፋ ትታገሳለች። እኔን ትቶሱ ጂሃድ ወጦ እኔ ተራብኩኝ፣ እኔ ታረዝኩኝ፣ እኔን እዚህ እያንገላታ እኔ እየተቸገርኩ አሁን የእሱ ጂሃድ ተቀባይነት ሊኖረው ነው አትልም ነበር ማለት ነው። ግልጽ ነው። በጊዜያችን በወቅታችን አሉ አንዳንድ ሴቶች፣ ለምሳሌ ሰውየው ለድን ደፋቀና እያለ በማስተማርም ሆነ በዳዕዋም ሆነ በሌላም ነገር በቃ እንቅስቃሴ እያደረገ እያለ አሁን እሱ እስላምን አስተማርኩ የሚለው ለእስላም ሰራሁ የሚለው እኔ እንደዚህ እየተቸገርኩ የሚሉ ይኖራሉ። ነገር ግን እነዛ የዱንያን ጠፊነት ያወቁ የአኺራን ቋሚና ዘውታሪነት ያወቁ ዋናው እዚህ ዓለም ላይ ተባብሮ ተጋግዞ ለሸይጣን ዓላማ ሳይንበረከቁ ዱንያ ሳታዳክማቸው ተጋግዘው በዒባዳ ላይ በርትተው ሸይጣንን አሸንፈው ነፍስያን አሸንፈው ሁላቸውም በዒባዳ ተባብረው እዛኛው ዓለም ለመድረስና የዛኛው ዓለም ወይንም የጀነት እድለኞች ለመሆን ነበር ማለት ነው። እንትን ይሉ የነበሩ የሰለፎቻችን ወይንም ሰለፎቻችን ባልና ሚስት በሚሆኑ ጊዜ እለታዊ ስሜትን መክፈል ብቻ ሳይሆን እንደዚሁም ደግሞ እሷ በሱ እየተደሰተች እሱ በሷ እየተደሰተ የዚችን ዓለምን ህይወት መቅጨት ሳይሆን የዚችን ዓለም ደስታ መቅጨት ሳይሆን ዓላማቸው ተባብረው ተጋግዘው ጀነትን ማግኘት ነበር ማለት ነው። እና ለም የምንዐሃ መካኑ አቢሃ ወላ ሸረፉ ቀውሚሃ አንተቂፈ ኢላ ጀንቢሂ ፊ አያሚ ሽደት ወልፈቅር። እኔ እኮ አባቴ ነጋዴ ነበረ፣ ሀብታም ነበረ። የዛ የሀብታም ልጅ ሁኜ የአቡበክር ስድቅ ልጅ ሁኜ እዚህ ዲሃ ጋር መንገላታት አለብኝ እንዴ? በቃ ለምን ሀብታም ለምን አላገባም? ሀብት ያለውን መርጬ ለምን አላገባም? ከሱ ስር ወጥቼ አትልም ነበር። ተዕመሉ ወተክደሑ፣ ትሰራለች፣ ትለፋለች። ወቱዐሚሩ ዒሸ ዘውጂያ፣ የትዳርን ኑሮ ታደምቃለች በራሷ ማለት ነው። ቢከድል የሚን፣ በጉልበቷ ልፋትና ወዐረቂል ጀቢን፣ የግንባሯን ላብ በመጥረግ ማለት ነው። እሱ በጂሃድ ይለፋል፣ እሷ ደግሞ የቤቱን ሁኔታ በቃ ቀጥ አድርጋ በመያዝ ወንድ የሚሰራው ስራ ሳይቀር እየሰራች ቤቷን አሙቃ ትዳሯን አድምቃ ነበር የምትኖረው። አስማ ቢንቱ አቢ በክር ቃለት አስማኡ ተዘወጀኒ ዙበይሩ ወማ ለሁ ፊል አርዲ ማሉን ወላ መምሉኩን ወላ ሸይኡን ወይረ ፈረሲሂ። ዙበይር እኔም በሚያገባይ ጊዜ 5 ሰንቲም ገንዘብ የለውም ነበረ፣ መሬትም የለውም ነበረ፣ ባሪያም የለውም ነበረ፣ ምንም ነገር የሚመልከው ነገር የለውም፣ ፈረሱና ሰይፉ ብቻ ሲቀር ትላለች። ጂሃድ የሚሄድበት ፈረስ አለው፣ ከጥላት ጋር የሚዋጋበት ሰይፍ ብቻ ነው። ፈኩንቱ አክዱሙሁ ኪድመተ ልበይቲ ኩለህ፣ የቤትን አገልግሎት እኔ ነበርኩ የማገለግለውና የምከድመውን የነበርኩኝ። ወአዕሊፉ ፈረሰሁ ፈረሱን እቀልብለታለሁ። በቃ ፈረሱን በቃ እንትን የምትልለት እሷ ነበረች። ወአክፊሂ ሙኡነተሁ ወጩን እኔ ነኝ የምሸፍነው ትላለች። ወአሑሹ ለሁ ወአቁሙ ዐለይሂ ሀታ ለፈረሱ ሳር እማጭደው ነበርኩኝ። ፈረሱን ሰውነቱን እስከ ማጠብ ደረጃ ድረስ እንደዛ አድርጌ አገለግለው ነበር። የተምር ፍሬ እፈጫለሁኝ ለእንትም ማለት ነው። ወኩንቱ አንቁሉ ነዋ አላ ረእሲ ሚን አርዲ ዙበይር። እንግዲህ በኋላ ደግሞ ከነቢዩ ዓለይሂ ሰላቱ ወሰላም ጋር እየታገለ አገሮችን እየከፈቱ እየተቆጣጠሩ ሲመጡ ለዙበይር ነቢዩ ዓለይሂ ሰላቱ ወሰላም መሬት ሰጡት። ግመልም ደግሞ አገኘ። ለግመሎቹ ቀለብ የተምር ፍሬ ፈጫለሁኝ፣ እንደገና ያንን የተምር ፍሬ ከዙበይር መሬት እየሄድኩ በራሴ ተሸክሜ አመጣለሁኝ። ወኩንቱ አዕጅኑ ወአስቅል ማአ وأخرج الدلو. سبحان الله. إما فتحوا لرين إما بوكاو إما قاقروا وهم كداو اندزوم يتلايو سراوچن يبيت سراوچن يسراون مثالي أقول مبالا لأي وقمل وتتمالا بيا يعني أسفان لون ليلو تشي بيتكا بجي ميسفو با غراتشن بحال انجلي با كانتن ميسفو اللو النزان أسفان برم ولم تطول المدة حتى انتشرت دعوة الإسلام اندزه ياد الرقن يتاقل السوبة الله من قرلا يتاقل انيريك مولان روح چنترت ياد الرقن بزوم قزي ساي رزم የኢስላም ትሪ ተስፋፋ وفاض الخير على المسلمين በሙስሊሞች ላይ خير ተንቧቋ ሀብቱ መጣ ድህነት ተወገደ እና وكان للزبير فيما له 1000 مملوك يؤدون اليه الخراج ايت بعد عسر يسرى كتشجر بهالا ድሎት አለ ከጭንቀት በኋላ ፈረጅ አለ በቃ ሙእሚኖች በቃ አጭራ ጠባራ አይደለም አስተሳሰባቸው እንድዘይ ይፈጉ ለአኺራ ብለው እየሰሩ ይያሉ አላህ ደግሞ ዱንያውን አመቻቸው በቃ ሀብቱ ለዙበይር 1000 ባሪያ ነበረው ያ ሁሉ በጉልበቱ ሲሰራው ነው ለዙበይር ገቢ ያደርጋል በቃ ገቢ ያደርግ ነበር ወተመት ከልበት ተረብካ አለው ሙእሚኖች በዲናቸው ላይ ችግር ቢመጣባቸው በመታገሳቸውና በመታገራቸው የአላህ Subhanahu Wa Ta'ala ቃል ተረጋገጠላቸው ወሰደቀ الله والذين هاجروا في الله እነዛ በአላህ ዲን ላይ የተሰደዱ من بعد ما ظلموا ከተበደሉ በኋላ ለነበው ያነهم في الدنيا حسنة በዱንያ ላይ መልካም ነገሮችን ሁሉ እንደምናዘጋጅላቸው ነው መልካም ነገር ሁሉ እንደምናማላላቸው ነው ሹፉ ዲንን ማያድ ዲንን አጥብቆ ማያድ ለኢስላም መስራት والله አኺራን ብቻ አይደለም የሚያበጀው ዱንያንም የሚያበጃል እምን ሰራው ስራ ሁሉ በረካ ያለው ይሆናል የሚገኘው ገንዘብ በረካ ያለው ይሆናል በትንሹ ገንዘብ ትልቅ ደረጃ መድረስ ይቻላል ነገር ግን እኛ ገንዘቡን እንሰበስባለን በጎን አላህን እንወነጅላለን በረካውን አላህ Subhanahu Wa Ta'ala ያነሳዋል ብዙ አመት አተፈግቶ ውጤት ሳይመጣ በባዶ መሳፈር ይመጣል ማለት ነው በባዶ መቅረት ይመጣል ምን ስለሆነ ከአላህ Subhanahu Wa Ta'ala ሪዝቅ የሚመጣው ከአላህ Subhanahu Wa Ta'ala ነው በጉልበታችን ለፍተንም ቢሆን አላህ ይወሰነልንና አላህ ይረዘቀልን ነው የምናገኘው ያንን ነገር ስናገኘው በረካ እንዲሆንልን ካላህ ጋር ያለው ግንኙነታችን ያማረ መሆን አለበት በቃ በቃ አላህ Subhanahu Wa Ta'ala አልহামዱሊላህ አይን ስለሰጠኝ እጅ ስለሰጠኝ ጉልበት ስለሰጠኝ አምሮን ጤናማ ስለአደረከው በቃ ነው እኮ ይሄን ሰርች ማግኘት የቻልኩት አልহামዱሊላህ እንላለን በሰገድን ቁጥር ዱአ እናደርጋለን በረካ ካነታችንን አላህ እንዲያረጋግጥልን በሀገራችን ሀብታሞች ሆነን ዲናችንን በነጻነት እየተገበርን በቃ እንድንኖር ዱዓ እናደርጋለን ስንጾም እንደዚሁ ስንሰድቅ እንደዚሁ ዱዓ እናደርጋለን አላህ ይወደደን ያገኘነው በረካ ይሆነ በቀላሉ ከችግር ተገላግለን ድሎት እንጎናጸፋለን ማለት ነው አላህ Subhanahu Wa Ta'ala ምን ይላል እነዛ በአላህ ዲን ላይ የተሰደዱ ሰዎች ከተበደሉ በኋላ ለነበው ያነሁም في الدنيا حسنة በዱንያ ላይ መልካም ነገር ሁሉ አዘጋይተን እናስረክባቸዋለን ወላ አጅሩል አኺራቲ والله يا اخره من ده ደግሞ اكبر በጣም ከባድ ነው ለመግለጽ ራሱ ያስቸግራል يعني ለኛ ያስቸግረና اكبر ነው በአላህ Subhanahu Wa Ta'ala اكبرው ብሎ ነው የገለጸው በጣም ታላቅ ነው አለ እንግዲህ አላህ Subhanahu Wa Ta'ala ታላቅ ነው ብሎ የገለጸው ነገር ይሄን ይሃላል ብለንኛ መገመታችን አንችልም ለው ካኑ ያለሙን ሰዎች ቢያውቁ ኑሮ ይላል ሰዎች ቢያውቁት ኑሮ ሁላቸውም ለዲን ይታገሉ ነበር ምን ለማድረግ በዱንያ መልካም ነገር ለመጎናጸፍ ምን ለማሆን በአክራ ደግሞ ከባድ የሆነ ምን እንዳለ ማገኘት ስለዚህ ሰውነታችንን ነፍሳችንን ለሃይማኖታችን ተገዥ ማድረጋችን ዱንያችንንም አኺራችንንም ነው የሚያሳምረው አንድ እንትን ብቻ አይደለም በቃ አላህ Subhanahu Wa Ta'ala ከአላህ ጋር ወዳጅነት እየፈጠረን ዱንያችን ይበላሻል ሰዎች ከአላህ ጋር ተጣልተው እንኳን ዱንያ ላይ እየረዘቃቸው ነው አይደል ስለዚህ አላህ Subhanahu Wa Ta'ala አኺራችንን ብቻ እንትን ይያለ ዱንያ ላይ የሚያስቸግረን እንዳይመስልን በቃ ዲናችን ላይ ስንጠረክር ዱንያችንም እየተሳካ እያማረበት እየተመቻቸ እየፋፋ እየዳበረ ነው የሚሄደው ማለት ነው اسماء الام انجليش اسماء قبل الزواج كما اغباطها بفيت لاسلام من يحل اذكرت اندالات بتمتام بترابم امتلبسو بتاطام كاباطها بتليم بقى منم نجر ساي مسلات صبرا يميدرسبات النجر كله ودا ركتابت لديني نو هي نجر يميهونو بديني مكنيات نو هي يدرسبي بلا ተደስታ ነበር ስትከበረው የነበረው ያንን አይተናል ከዛ በኋላ ደግሞ አገባች ተሰደደች በስደት ዓለም ላይ ትዳር ይዛ እሚበላ እሚጠጣ እየጠፋ ለራሷ እየከሰበች ትዳሯን እንዴት አድርጋ እንዳሞቀችና ብዙም ጊዜ ሳይቆይ ቤታቸው ሀብት በሀብት እንደሆነ አይተናል ከዛ በኋላ ከማግባት በኋላ ምን አለ መውለድ አለ እናት ሳሆና እንዴት ነበረች አስማ እነ የወለደቻቸው ልጅ በጣም ብዙ ናቸው በጣም ብዙዎች ግን የሚወለዱ ልጆችን የሚያጅበው በአጠቃላይ የሚጠሯቸው በሹሃዳዎቹ ስም ነበር በቃ በዛው ጓደኞቻቸው ሲሰው ዙበይ እንወልዱት ልጅ በዛ በመወተው ጓደኛቸው ስም ይሰይሙታል ዘለ المسلمون مدته بعد الهجره لا يولد لهم ولد እሚያዙ አላህ Subhanahu Wa Ta'ala ለፈተና ከመካ ወደ መዲና ከተሰደዱ በኋላ ሙሃጅሮች ልጅ ሳይወለድላቸው ብዙ ጊዜ ቆዩ አልወልዳሉ በቃ አሁን በመዲና ዙሪያ ያሉ ሰዎች ሙናፊቆቹ ምን ይጀምሩ? አይሁዳዎቹ እኮ ደግመውባቸው ነው። ድግምት ስለአደረገባቸው አልወልዳሉ። በቃ እነዚህ ዋናዎቹ ተላልቆቹ ካለቁ እንግዲህ እሚተካ የለም። ሃይማኖታቸው እዚህ ላይ ይቆማል። እዚህ ላይ ይቋረጣል። እያሉ ነገር ማናፈስ ጀመሩ ማለት ነው። ሃይማኖቱ ነብዩ መሐመድ አመጣ ሃይማኖት እዚህ ላይ ይቆማል። ለምን? በቃ እንትናላ ልጅ አልወልዳሉ። ልጅ ካልተወለደ ይሄን ያዙትን ሃይማኖት የሚያራምዱበት አካል የላቸውም እያሉ በመርቱ ማናፈስ ያሉ እንደዚህ ያናፈሱ ይያሉ لا يولد لهم ولد واشاع اليهود انهم سحروهم فلن ينجبوا አይሁዶችም ደግመንባቸዋል በፍጹም አይወልዱም ይያሉ ያወራሉ الله سبحانه وتعالى حتى كذبهم الله الله وشታ መነታቸውን እስከም ያጋለጠው ድረስ ማለት ነው በማን ያጋለጠው በአስማ فولدت اسماء ابنها عبد الله عبد الله ابن الزبير የሚባለውን ልጅዋን አስማ ወለደች فكان اول مولود في المدينه زبير بن العوام በመዲና ላይ መጀመሪያ የተወለደ ከሙሃጅሮች ማለት ነው መጀመሪያ የተወለደ ወንድ ልጅ ሆነ فاستبشر المسلمون مسلموش بتام تدستونا اسماء وند لج ولدت يتبالى غزي فكبروا حتر تجفت المدينه بالتكبير مدينه لك يتنقنقش اسكمت اسكمت مسل درس معناتنو بالتكبير الله اكبر في المسلمو باندونو لك مريته يتنقنق مسل معناتنو بتام كلهم تدستتبت باسماء الجمال بعد ذلك عروه وبعد ذلك منذر كذا بالا عروه بن الزبير يبالو منذر بن الزبير يبالو اندزو بقى ليروت ليروت كله تولدوا معناتنا وما منهم الا عالم او فارس كنسو كتولد اسماء كولدتشاچو لجوج مجمريا راسان لا الله سبحانه وتعالى سلاستج لدينا እጅ ስለሰጠች ሃይማኖቷ በደሟ በስጋዋ ስለተቀላቀለ የተወለዱት ልጆች በአጠቃላይ ምንድን ነው የሆኑት? በቃ ዓሊሞች ነው የሆኑት። ዓሊሞች ሙጃሂዶች ነው የሆኑት ማለት ነው። በአላህ መንገድ ላይ የሚታገሉ ታጋዮች እንደዚሁም በጣም ዓሊሞች ሙተበሕሮች ነው የሆኑት ማለት ነው። ዕልማቸው ልክ እንደ ባህር ነበር የሆኑት። ዑርዋ ብኑ ዙበይር በጊዜው ምንም አምሳያ የሌለው ዓሊም ፈቂህ ነበር በጣም على ان موقفها مع ابنها عبد الله هو الذي جعل التاريخ يسري لها سمعه كعبد الله قال يالو تاريخ راسو عالم جورون كفتو يسوان تاريخ اندادامتنا يادرغو ويكتبها في سجل الامهات الخالدات تاريخاتشو زو تاريخ هونو اناتوچ درجه اندتمدبنا يادرغات معناتها بعد وفاة يزيد بن معاوية انجدي يوانو اخونو جزيو كاكوية بحالة مالتنو نبياتنا عليه الصلاة والسلام مالفو ابو بكر مالفو عمر مالفو علي مالفو ولا تشوم انتن كانوا بحالة ما نبر خلافون يازو معاوية نبر معاوية خليفة هنو كقوية بهالا لجو تتكا ما نمي بالو يزيد ابن معاوية يمي بالو مالك يزيد ابن معاوية خليفة بهالا بس كزي من يزيد ابن معاوية خليفة هنو قوينا السموتة سموت عبد الله بن الزبير ياتك علي مسلم وش مريتة درقوة مرتة للخلافة في معظم بلاد الإسلام في الحجاز واليمن والعراق والخراسان بنزه هاجروش لاي خليفه هنا تمرته يا اسماء لج عبد الله بن الزبير مرته وظل 9 سنوات ينادى بامير المؤمنين زتني عمت درس يمؤمنوك ازاجي يتبارى مؤمنوكين بملكام يازد بقران وحديث يمرات تكمته حتى شاءت الاقدار لحظة بنو أمية أن تزول الخلافة من أرض الحجاز بنو أمية من باروت قوسا وج الله سبحانه وتعالى شأننا من مدرقات سبو خلافة من بالنقر اندو وقدي قلت موت قريت تكا من بالنقر اندو وقدي ياشرنا فندشو من حسابا مطلنا كذبوا على حجاج بن يوسف يميبال سوي ذوت نسو جاء الحجاج بجند الشامي يشام سراوية سبسوه حجاج بن يوسف يميبال ومتانا فحصر ابن الزبير في مكة ابن الزبير المكة لا يكبب باكت وطال المدى جزي ورزمة መከበቡን በጣም ረዘመ። ሰዎች በጣም ተከበቡ። መውጫ መግቢያ ሲያጡ ጨነቃቸውና ከዙሪያው ያሉ ሰዎች እየሾለኩ ተበተኑበት። አብዱላህ ኢብኑ ዙበይር እዚህ ጊዜ ሄደና እናቱ ዘንድ አስማ በዛን ወቅት ረዲየላሁ ተዓላ አንሃ አይኗ ተፍቶ ነበር። የሚያጅብ መቼም አላህ ሱብሃነ ተዓላ ብዙዎቹን ሱሐቦች አይናቸውን በመውሰድ ፈትኗቸዋል። ደረጃቸውን ከፍ ሊያደርግላቸው ሚንዳቸውን ይበልጥ ሊያታልቅላቸው አይናቸውን ወስዶባቸዋልና አይናቸው ከተፈሰሰው መካከል አስማ አትገኝ ነበር። አስማ አይኗ ጠፍቶ ያለ እናቱ ዘንድ መጣና 10 ቀን ሲቀረው ማለት ነው ሊገደል 10 ቀን ሲቀረው فقال لها ان في الموت لراحه بموت رفت ይገኛል አላት። قالت لعلك ተመነይተው ዲ ለኔ የተመኝ ሆኖ እንደታዳ ወጥሞች እኮ ጥሩ ነው ታርት ያለሽ ይያልከይ ነው እንዳለችው ما احب ان اموت حتى ياتي على احد طرفيك اما قتلت فاحتسبك وإما ظفرت فتقر عيني የኔን ሞሞት ቀድሜ ሞሞቴን ፈልገው ከሆነ አላህ እኔን አስቀድሞ እንዲገለኝ ፈልገው ከሆነ እኔ በፍጹም ይሄን አልፈልገውም ማለት ለምን አይኖቼ ሁለት ነገሮችን ሳያዩ ከሁለት አንድ ነገሮችን ሳያዩ እንድሞት አልፈልግም ማለት አንደኛ የከበቡህ ጥላቶች ገድለውህ በዛ ሶብሬ ከአላህ ሱብሃነ ወተዓላ ሚንዳ ማገይ መሆነን ፈራይ ወይንም ደግሞ ጥራቶችህን ድል አድርገህ እርካታን አይቼ እንጂ መሞቴን አልመኝም አረጁ አሁን የተገደለበት ቀን የሆነ ጊዜ የተገደለበት ቀን ሲደርስ ማለት ነው ደከለ አለይሃ ሂና ራአ ሚን الناስ ማ ራአ ሚን ኺዝላኒሂ ሰዎች ሁሉ ጥለውት ብቻውን መቅረቱን ሲያይ እናቱ ዘንድ ይገባና فقال لها يا امه እናቴ ሆይ ሰዎች ሁሉ ኮተውኝ ከዙሪያ የተበተኑ ልጆቼና ባለቤቴ እንኳን ሳትቀር ሸሹ ከኔ ጋር ምንም የቀረ የለም መከራከር የማይችሉ አንዳንድ ሰዎች ብቻ ናቸው እኔ ዘንድ ያሉት በቀነዛ ሰው ደግሞ ምናልባት አንድ ሰዓት ቀድር ነው ቢታገሱ እንጂ ከዛ በኋላ እነሱም ወይ ይሞታሉ ወይ ይሸሻሉ አላት እና ሰዎች ስልጣን ለቅቅ ያለው በል የፈነከውን ንብረት እንሰጣለን ይያሉኝ ነው ምን ትይኛለሽ የንብረት ተቀብዬ ስልጣኔን ለቅቅ ያለው ልበራቸው ነውስ አይ እኔማ ሙፈትፈት የሰጡኝን ስልጣን በራስ ያለ ወልማ ክስተቶጂ ሻበ ራሷ ቀልቧ ይቺ ጸጉሯ የሸበተች እናት ቀልቧ ግን ወጣቶችን የጅግኖችን ባህሪ የተራበሰውና ቀልቧ ያልሸበተባት እናት ሰውነቷ ያረጀው ኢማማ ግን ገና ወጣት የሆነው ጀርባዋ የጉበተውና አቅሏ ግን ቀጥተኛ የሆነው ምን አለች አንተ ወላሂ ያ ቡነየ አዕለሙ ቢነፍሲከ አለች በጌታ ይሁንብኝ ልጅ ሆይ ስለራስህ አንተ ታውቃለህ አለችው በሐቅ ላይ መሆነህን የምታውቅ ከሆነ ወደ ሐቅም ሰዎችን እየጠራህ ከሆነ መቀጠል ነው ያለብህ ተገደል መሞት ባንተ አልተጀመረም ማለት ነው ጓደኞችን በሐቅ ላይ ተገለዋል እና አቡበክር በሰው እጅ ነው የሞቱት እና አሊይ በሰው እጅ ነው የሞቱት እና ዑስማን በሰው እጅ ነው የሞቱት በቃ እና ዙበይር በሰው እጅ ነው የሞቱት ስለዚህ ሐቅን ከያዝክ በሐቅ ላይ ተገደል እንጂ ንቅንቅ እንዳትል ካቋማ ማለት የበኑ ኡመያን ወረምሶች ላንገተ መጫወቻ እንዳታደርጋቸው አለችው ይልعبون بها وان كنت انما اردت الدنيا من البا سلطان بمياز الدنيا مفلغه كونه دغمو فبئس العبد انت انت يكفاه مطفو بارياهنا نفسهن ما تفتان كانتم غير يتاغلون سو اكثرهوان وان قلت كنت فلما وهن اصحابي ضعفت اني ما بحق راي نبركوني ነገር ግን ጓደኞቼ ሲከዱኝ ደከምኩኝ አቋሜ ተሸረሸረ እያልከ ከሆነ ፈሃዳ ليس فعل الاحرار ይሄ የጨዋታ ተግባር አይደለም ማለት ነው ሰው ተወይ ብሎ ሰዎች ተወይ ብሎ የጨዋ ስራ አይደለም ይሄ ንጻነትን እንትን የሚል ወይንም ደግሞ ስልጣኑ ፈርቶ ሲያበቃ ለቆ የሚል ወይንም ሐቅን የሚለቅ ሞትን ፈርቶ ሐቅን የሚለቅ የጨዋ ተግባር አይደለም ራስህ ታቃለህ አለችው ወላ አህለ ዲን የዲን ባለቤቶችን ማቋም አይደለም ወከም ሁሉዱከ ፊዱንያ እንደመሆኑ አሁን አንተ ተደራደህ ከጥላቶችህ ጋር እንትን ብትል ዱንያ ስንት ዓለም ስንት አመት ልትቆይ ፈልጋለህ? ካሁን በኋላ 100 አመት? 200 አመት? 50 አመት? ስንት አመት መቆየት ፈልገህ ነው አለችው? ከሐቅ ነገር ላይ ተናዙል አድርገህ ተደራድረህ ወደ ኋላ አቋምህ ተሸርሽሮ እንትን የምትለው? አልቀትሉ አህሰን መገደል በጣም ያማረ ነው። ለወንድ ልጅ በአቋሙ ላይ ጸንቶ መገደል ትልቅ የሆነ ክብር ነው አለችው። هكذا أعاد لنا أخونا الشجاع أبو بكر رضي الله حفظه الله وندماتشن أبو بكر يهننونه يدقمو باغنو بزمالتنو سمتاتشو هل من عالبات بكاسير ساتركتات تلو تذكرون والداء سرقا فروغرام لاي من دين برارو والله إنيا بديناتشن لاي يفن لغونا غير بيدر سبن كاقواماتشن فنكتش من ربطنا غير اللم በድን መታሰር ክብር ነው ያ ኢኽዋን መገደልም ካለ ትልቅ የሆነ ሸረፍ ነው ነበር ያለው። እቺን ካለ በኋላ ሳምንት ሳይቆይ ነው ወደ እስር ቤት የተወሰደው። ታውቃላችሁ አሁንም ቢሆን እዛው እስር ቤት ሆኖ ወንድሞቻችን አቋማቸው እንደዛው ነው። በቃ ፍንክች አላለም። ሙስሊም መሆን የሚገባው እንደዛ ነው። ኢማን እንደዛ ሰርቶ ልባችን ውስጥ ሊገባ ይገባዋል ማለት ነው። ምንም አይነት የማይበግረን ሴቶች እህቶችም አይታቸዋል በአዲስ አበባ በደሴ ሲቀጠቀጡ በገርባ ላይ ሲቀጠቀጡ ምንም አይነት አላሁ አክበር እያሉ ነበር። በቃ እንደውም ወንዶች እየሸሹ ባሉበት ወቅት ሴቶቹ ነበር ጠንክረው እንትን ያሉት። ለምን? በኢማናቸው ላይ የመጣ ጉዳይ ስለሆነ፣ በእስላም ላይ የመጣ ጉዳይ ስለሆነ፣ የሃይማኖት ጉዳይ ስለሆነ በፍጹም አቋማቸው ሳይሸረሸር ጠንክር ብለው ነበር እንትን ሲሉ የነበረው ማለት ነው። ሁላችንም የዱንያ ባሪያ አይደለም መሆን ያለብን። ሁላችንም የሪያል ባሪያ መሆን የለብንም። ብር ብር ብር ብር ይላል ብር ብለን እንዳንቀር። ብር ብር ብር ስንል ሩሃችን ብትወጣ ሻሃዳችን ብር ነው ሊሆን የሚችለው። አኺራ ማገኘት አንችልም። ስለዚህ ከሁሉም በፊት ዲናችንን መያዝ አለብን። ከዛ ዱንያው ይመጣል። ያኒ እንደዚህ ሲባል ስራ ቆሙ ማለት አይደለም። ስራሽን ትሰሪያለሽ ሶላት በደረሰ ጊዜ ግን ቀጥ ነው በቃ ወደ ሶላትሽ ሐያ አለ ሶላ መቼም ታውቃላችሁ እዛ ሀገር ላይ አዛኑ የሞት የሚቀሰቅስ ነው የሚመስለው እንኳን የተኛ አይደለም ግልጽ ነው በዛ ወቅት ስራሽን ቀጥ አድርገሽ አሁን እንግዲህ የጌታ ሀቅ ደርሷል እስካሁን እናንተን ሀቅ ሳማላ ቆይቻለሁ አሁን ያላህን ሀቅ ላማራ ውዱሽን ድርግ በቃ ወደ ሶላተሽ መሰለት ሶላተሽ መስገድ በግንባርሽ ተደፍተሽ አላህ Subhanahu Wa Ta'ala ባዘዘሽ መሰረት በግንባርሽ ስትደፊ ትልቅ የሆነ ተግባር ነው። ይሄ እዛ ላይ ነው አላህ Subhanahu Wa Ta'ala ዘንድ በጣም ቅርብ የምትሆነው። በቃ አቅረቡ ማይኩኑ አልዓብዱ ኢላ ረብሂ ወሁወ ሳጂድ ነብያችን አለይሂ ሰላቱ ወሰለም ባሪያ በጣም ወደ ጌታው ቅርብ የሚሆነው ሱጁድ ላይ ባለ ወቅት ነው ብለዋል። እዛ ሱጁድ ላይ ሆነን ማንኛውንም ነገር የዱንያ የአኺራ ጉዳያችንን ለአላህ Subhanahu Wa Ta'ala መንገር ይገባናል ማለት ነው። ሶላት ከሌለን ከአላህ ጋር ያለው ግንኙነታችን የተቋረጠ ነው። ግልጽ ነው። ሶላት ከሌለን ከአላህ ጋር ያለው ግንኙነት ተቋርጧል። ሶላት ካለ አላህ ጋር ትስስርነ ከአላህ ጋር ያለው ትስስራችን የተነከረ ነው ማለት ነው። ስለዚህ ጉዳያችን ሐጃችን እየወጣ ገንዘባችን በረካ ይሆነ ጉልበታችን በረካ ይሆነ ጤናማ ይሆን አእምሮአችን ሳይነካ ጉልበታችን ሳይደክም እንደዙ ልጅነታችን ሳይያልፍ ውበታችን ሳይረግፍ በቃ ትልቅ ደረጃና ማዕረግ ላይ እንደርሳለን ማለት ነው። ስለዚህ እህቶቼ በግዚያችን ሙስሊሞች ለእስላም ብዙ ነገር ያደርጉ ነው። እኛስ ምን ያደረግነው? ሶላት እንኳን እየከበደን ብዙዎቹ ሌቱን በቃ እንትን ሲሰሩ ይቆዩና ሲያወቁ ሊነጋት ይተኛሉ። የሚነሱት ዙሁር ካለፈ ነው። ሱብሂ አይሰገድም ማለት ነው። ሱብሂ አይሰገድም። አንዳንዶቹ እንደውም ጭራሽ ነው ሶላትም የማይሰግዱ ሆተይ ሊኖሩ ይችላሉ። ግን አላህን መፍራት አለብን ነው። ጋውን በኋላ እንዲህ አይነቱ ስንፍና ሊወገድ ይገባዋል። ለዱንያ እየለፋን አኺራ ዝም ብሎ ይገኝ ይመስለናል። ዱንያ ካለፉም አትገኝ መሆኗን አውቀን ራሳችንን ዝቅ አድርገን ለአረብ ባሪያ ሆነን እየከሰም ገንዘብ ለባገኘት ለዱንያ ብለን አኺራ ሳደግሞ ምንም ነገር ሳይለፋ እንደው ጀነት እንደ አባቴ ቤት እንደ ክፍት አርጌ ግብት ምን ሊመስለናል? ሽራሽ እንዳይመስለን መጠንከር አለብን። ንያችንን በግራ ዲናችንን በቀኝ እጃችን መያዝ ይተበክብናል ማለት ነው። ኢንሻአላህ የአስማ እና እንደዚሁም የልጇ ታሪክ ይሄን ይመስላል። የተወሰነች 5 ደቂቃ አለችን እሷን እንተከምና ትምርታችን እንላለን ማለት ነው። ከዛም ምን ሆነ መሰራጭ قال اني اخاف ان يمثل بي اهل الشام والله اني بجلو جدلم نبره نجر كن قرطرط يادرغونيال بيي نو مفرا قال ان الكبش لا يؤلمه سرقه بعد ذبحه تادا من الله لچو بدكو كتارده بهالا قداون سيغفوت ايامهم مالچو اناتنا شوفو بدين لاي هنا بحق لاي هنا قلاطوچي ምቆራረጥ ቀርቶ የፈለጉት ነገር ቢያደርጉ ምንም አያምህም እኮ ሩህ ተወጣ በኋላ ይፈልጉ ይከፈፉ ይፈልጉ ይቆራርጡ የፈለጉትን ያድርጉ ካቋመህ ፍንክች እንዳትል አረክ። ከዛ ደስ ታለውና ተነስቶ ያበቃ ግንባሯን ሳማደረገ فقبل راسها وقال هذا والله رايي والذي قمت به داعيا الى يوم هذا ما ركنت الى الدنيا ولا احببت الحياه فيها وما دعاني الى الخروج الا الغضب لله ان تستحل حرمه ولكني احببت ان اعلم رايك فزدتني بصيره مع بصيرتي فانظري يا امه فاني مقتول من يوم هذا فلا يشتد حزنك وسلمي لامر الله على ودناتو بدقال الناس يا بقى ግምባራን ይሄን አይነት ይጀግንነት እንትን በልብ ውስጥ የምትዘራበት የሆነችውን ቆራጥነቱን ግምባራን ታም ካደረገ በኋላ በጌታ ይሁንብኝ የኔም አመረካከት ይሄው ነው። እስከዛሬ ሰዎችን ጥሪ ታደርግበት የነበረው እስከዛሬው ቀን ድረስ ሰዎችንም ዳዋ ታደርግበት የነበረው ይሄው ነው። በሐቅ ላይ እንሙት በሐቅ ላይ እንጠንከር በሐቅ ላይ እንቁም ይያልኩ ነበር ስታራ የነበረው። ወደ ዱንያ ተዘምብዬ አላውቅም ሀያትንም ወድጃት አላውቅም አሁንም በእነዚህ ስቶች ላይ ጦሬን ሰብቄ እንድወጣ ያደረገኝ ለአላህ ዲን ብዬ መቆጣቴ ነው። የአላህ ክብር ሲነካ እንዳላይ ብዬ ነው። አሁን ግን አንቺ ዘንድ መጣሁት ያንቺን አቋም ለመገመት ነበር አቋምሽን ለማየት ነበር በህማዬ ላይ ህማ ጨመርሽልኝ። አሁን እንግዲህ እናቴ በዛሬው ለተኔ እገደላለሁኝ አደራ ሀዘኑ እንዳይጠናብሽ لا الله اجسك الا قالت اني لا ارجو من الله ان يكون عزائي فيك حسنا والله اني كالله كجلالهن بانت يالو تغستي يا ماره بتم دس يا تغست اندميون كالله كجلالهن يالك. قال جزاك الله خيرا فلا تدع الدعاء لي قبل وبعد الله ملك من دائما داش نغيرن كمجدلن بفيت ከሞትኩም በኋላ ዱዓ እንዳትረሽኝ አላት እናቱን ማለት ነው። قالت لا ادعه ابدا ዱዓን ማ አልተውም አለችው። ከዛ فمن قتل على باطل فقد قتلت በባጢል ላይ የተገደለ እንትን ይባላል አንተ فقد قتل على حق انت بحق ላይ የተገደልከው እንዴት አርጄ ዱዓ እተዋለሁ አለችና ثم قالت اللهم ارحم طول ذلك القيام في الليل الطويل رجم بهونه ولليت رجم قيام የሚያደርገውን ቆሞ የሚያድር የነበረውን ልጅን እዘንለት وذلك الظما في هواجر المدينه ومكه በመካና በመዲና በራሃ ላይ ተራራው በበረታበት ሰዓት የሚጾመውን ጾሙን ተቀበለ እዘንለት وبره بأبيه وبي باباتنا بنيم بناتو لا يميادرغون ولتا ايته ستابقا اذنلت اللهم قد سلمته لامرك فيه بس لا يلوثنك وساني لجن ستتشالهوني ورضيت بما قضيت يفرركم فرد ودجه تقبيا الله فاثبتني في عبد الله فآثبني في عبد الله ثواب الصابرين الشاكرين بعبد الله يتغاشوچوننا يا مسغانچون ميندا انت لغسني بلا دعاء درجت وذهب عبد الله فقاتل الساعه الاخره كما چرش استنفاسو تتاغلنا تتاغانا قتال الابطال بيتيل لو جغنان اغدادل مندنو تغل تاغله وهو يتمثل صوره امه في عينيه يناتو قرص في طلعي يمطابت وصوتها في اذنيه ድምጹ አጆሮ ውስጥ እየተንቆረቆረበት ሙርዳ በቃ ግጥሙን እየገጠመ አስማኡ ያ አስማኡ ላ ተብኪኒ لم يبقى الا حسبي وديني وصارم لانت به يميني እናቴ አስማኡ ሆይ እንዳታለቅሽብኝ ለኔ ክብሬና ዲኔ ነው የቀረልኝ እንዱም ደግሞ ምንድነው የጥላቶችን አንገት ገር ያደረገ ሰይፍ ነው በጀ ላይ የቀረልኝ እያላይ ችንግጥም እየገጠመ ተገደለ ማለት ነው ወማ ዛላ አላ ተባቲሂ حتى قتل فكبر اهل الشام لمقتله ሲገደል የሻም ከሻም የመጣው ሰራዊት الله اكبر አለ فبلغ ذلك ابن عمر يا عبد الله عبد الله بن عمر ይሄ ነገር ሲደርሳቸው فقال الذي كبروا لمولده يولد تكبيرا يادرغوت مسلموچ خير من الذين كبروا لموته سيموت الله اكبر قالوت يبلطو ناتشو اسو سيولد الله اكبر يالوت ان ابو بكر ان عمر ان عثمان ان علي ان ذا بقى بجنت يتمسكرلاچو جغنوش نبرو اهون دغمو يشام غورم ساعه تسبسبو يهن جغنا يهن عبد صالح ملكان يونه باريا سلاغدله الله اكبر بين ምንም የሚያመጣው ነገር የለም አሉ አብዱላህ ኢብኑ ዑመር ማለት ነው እና اخوتي واخواتي እህቶቼ እንዲሁም ወንዶች ካላችሁ ወንድሞቼ ሰዎች በሐቅ ላይ እንደዚህ ነበር ህይወታቸውን ይገብሩ የነበረው ማለት ነው ሰው ለዱንያ ይሞታል ሰው በቃ ላፈቀረው ነገር ይሞታል እንኳን በነሞት ጀነትን ምንሸለምበት የሆነው ዲናችን ይቅርና ማለት ነው ስለዚህ ነፍሳችንንም ጉልበታችንንም ንብረታችንንም በቃ ለአላህ Subhanahu Wa Ta'ala ዲን ማስረከብ መቻል አለብን ማለት ነው ዲናችንን ልናውቀው ልንወደው ይገባናል ያላወቁ አለቆ ነው ሳይታወቅ የሚሰራው ነገር ሁሉ ከንቱ ነው ስለዚህ ኢንሻአላህ الله يكمرላችሁ አሁን የተጀመረው ጅማሮ በጣም የሚያረካ ነው የሚያስደስት ነው ሁላችሁም አለመሰላቸት መቀጠል ይገባችኋል የተለያዩ ዱዓቶች የተለያዩ ዓሊሞች እናንተን ለማስተማር ዝግጁ ሆነዋል ተሰልፈዋል አላህ Subhanahu Wa Ta'ala ልባችንን ይክፈትልንና ከመያውቁት አውቀውም ደግሞ በውቀታቸው መሰረት ከሚሰሩትና ከሚተከሙት ባሮቹ አላህ ያድርገን ወንድሞቻችንን ፊል መሻሪቅ ወል መጋሪብ በመስራቅም በመዕራብም በየትኛውም አቅጣጫ ያሉትን የተጨነቁ ወንድሞቻችንን ፈረጃቸውን ቅርብ አላህ ያድርግላቸው ታጋዮችን ሁሉ አላህ ይርዳቸው የተቸገሩትን ሁሉ አላህ Subhanahu Wa Ta'ala ከችግራቸው ይፈርጃቸው የታሰሩት ወንድሞቻችን ታስረው የሚሰቃዩት ወገኖቻችን በአጠቃላይ በሰላም በቅርብ ጊዜ የሚፈረጁልን አላህ ያድርግልን ይያልኩኝ የዛሬውን ትምህርት እዚህ ላይ አቆማለሁ جزاكم الله خير الجزاء على حسن الاستماع والسلام عليكم ورحمه الله وبركاته مايك فري